ያየው ነቱን ጠቆበ እነቱን ነው ጀግና እነቱን ነው በረንታ የገረው ያየው ነቱን ጠቆበ እነቱን ነው ጀግና እነቱን ነው በረንታ የገረው የመረኛ ልጅ ናቴና ጅኒዎች የና ጅኒዎች የና ጅኒዎች የነፍተኛ ዘርና ጀማ ያደገች ጀማ ያደገች ጀማ ተገንጠናት ኩኛለች ልብ የበላች ልብ የበላች አይባማ ተገንጠናት ኩኛለች ልብ የበላች ልብ የበላች አንቺ በለ አክባሪ ችግር አይገባሽ አንቺ በለ አክባሪ ችግር አይገባሽ እንኳን ለብ የሰጡት የከንፈር ወዳጅ ሰው ምን ይከብዳል ሰው ፍቅሩ ነው እንጂ ሰው ምን ይከብዳል ሰው ፍቅሩ ነው እንጂ ጀማ በመላበት ሰው ሰው መካከል ጀማ በመላበት ሰው ሰው መካከል እጃልሰት ማለች ምንም ሳትበደል እጃልሰት ማለች ምንም ሳትበደል ደራ ላይ ሲዘልቆ ይታያል ጌታቸው ደራ ላይ ሲዘልቆ ይታያል ጌታቸው ስለራቸው ቀርቶ ያስፈራቸው አንዴ ካመረረ መራዬ መለስ አንዴ ካመረረ መራዬ መለስ የወንድም ወንበር ደሙን ሳይመለስ የወንድም ወንበር ደሙን ሳይመለስ ከደራማ ወዲያን ካፈቀሩማ ሰው ከደራማ ወዲያን ከወደዱማ ሰው እንኳን እናት አባት ዳኛ ማይመልሰው እንኳን እናት አባት ዳኛ ማይመልሰው ያደገች በማራ ተገንጠናት ኩኛለች ልብ የበላች ልብ የበላች በማራ ተገንጠናት ኩኛለች ልብ የበላች ልብ የበላች ሰናፍ ማርያና አትነካኩት ባለበት ይከመት ከኔ ከፋ ጊዜ ያውጣል ከረመት ከኔ ከፋ ጊዜ እንዲ ያውጣል ከረመት አንዳንጀታልቆ ምን ነው ፈጠረሽ ታብከንኝ የሰይ ሞት ባይኔ ሰላይሽ ደራ ብትወለጅ ሌላ ምን እላለሁ በርዬ ብትወለጅ ምን አደርግሻለሁ ምን አደርግሻለሁ እኔም የበላይ ነኝ እምልበታለሁ ደራብት ወለጂ ምን አደርግሻለሁ መርየብት ወለይ ምን አደርግሻለሁ እኔም የበላይ ነኝ እምልበታለሁ ሀቆላ እኔም የበላይ ነኝ እምልበታለሁ ደራብት ወለጂ ምን አደርግሻለሁ እኔም የበላይ ነኝ